ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ አየኝ ዋዜማው ደምቆ ባሉ አውደ አመቱ ከበር ሞጋ ላደረሰው አውደ ደስታ አውደ አመቱ ከበር ሞጋ ላደረሰው ሰበሰቦ ከታላቁ ቤት ዋዜማው ይናገስ ወት ማየል አደረሰው የጁን ቢበትን አይሰማው ዋዜማው ይናገስ ወጣው እንጂ አውዳመት ሁሉንም ያሳዝነው አውዳመት ዝምባቱ ያደምቃል አውዳመት አገሩ ያለማሰው አውዳመት ከጉድር ሳታጎለን አውዳመት ዘከርማ ድርሰን ብለን ሁሉም ያምራል ሁሉም ያምራል ሁሉም ባገል ላይ ሁሉም ያምራል ሁሉም ያምራል ሁሉም ባገል ላይ ሁሉም ያምራል ሁሉም ያምራል ሁሉም ባገል ላይ ሁሉም ያምራል ሁሉም ያምራል ሁሉም ባገል ላይ ሁሉም ያምራል ሁሉም ያምራል ሁሉም ባገል ላይ